هلتنيا من الأسباب الابتعاد عن طلب العلم الشرعي والاتصال بكتب والاتصال بكتب السلف والكتب الإيمانية. የቀደምት የእስልምና አባቶቻችን ያስቀመጧቸው ኪታቦችና አካሃድን ለቁ በአዳዲስ ፈጠራዎች መንጠልጠልና ከዕልም አካባቢ መጥፋት ሰው ሁሉ ኩሉ ህዝብን በማለደህን ፈሪሑን እያንዳንዱ በያዘው ደስተኛ ሆኖ ማን እንደኔ ያለ እየፈነጠቀ መኖርም እንደነዚህ አይነቶችም ለኢማን መዳከም ምክንያት ከመሆኑት መካከል እነዚህ ናቸው ይላሉ። ሶስተኛው وجود الإنسان في وسط يعج بالمعاصي أو يعج بالمعاصي بمعصية يميوان يبت يميواجك بث محل لاي مكامتو عندن يو ببسر ومعصية يميفكر ليلان يو بزفن يمياك أنك أنك ألاتو كمي يدقاك سوستن يو يمياكس يميكس الله يتبك أننا አራተኛው ኛው ግልጽ የሆኑ ፋሒሻ ያኒ ስሜት ቀስቃሽ የሆኑ መስሄቶች ያነበበ እንዲሁም ፒክቸሮቻቸው ስሜት ቀስቃሽ የሆኑት ያነበበ የሚኖር ሰው ሌላኛው ምላሱ ሁሉ ጊዜ መራገም መሳደብ ሌላኛው ወሬ ስጠኝ ወሬ ልስጥ ሐሜት ነገር ማዋሰድ የመሳሰሉት ሁሉ ወይም ደግሞ ለጎ የሆነ ኳስ እንዴት ነበር ፉትቦል እንዴት ነበር የተባባሉ የሚያወሩበት ለዲናቸው የማይጨነቁት ያህል ለፉትቦል የሚጨነቁ ባል የሚደግፉት ቲም ሲሸነፍ የሚያለቅሱና የሚያዝኑ ሰዎች ምግብ ሁሉ የማይበላቸው ሰዎች አሉ። ሱብሃንአላህ የምናውቃቸው ብዙ ቦታዎች አሉ። ከንዲህ አይነቱ ማህበረሰብ መካከል መኖር ለኢማን መዳከም ምክንያት ይሆናል። ለምን ቁርአን የምትቀራበት ጊዜ የለህም? ለምን ኢባዳ የምታደርግበት አኺራችን የምናስተውስበት እስካልልን ድረስ ኢማናችን እየላላ እየላላ እየላላ እየተዳከመ ይሄድና ወደ ታች እየዘቀጥን ይሄዳልን ማለት ነው። አላህ Subhanahu Wa Ta'ala ይተብቀንና አራተኛው ባለፈው ሳምንት ያቆም ነው አራተኛው ጦሉል አመል ምኞትን ማስረዘም። አንድ ሰው ምኞቱ ከረዘመ ጊዜ አለኝ ብሎ ካሰበ خلاص ይሄ አይነቱ ሰው ኢማኑ እየተዳከመ ضعيف الايمان وضعيف الحركات ነው የሚሆነው። እንቅስቃሴውም ደካማ ኢማኑም ደካማ ነው የሚሆነው ምኞቱ የረዘመ ሰው። الله سبحانه وتعالى من إلال ذرهم يأكلوا ويتمتعوا ويلههم الأمل فسوف يعلمون ربما يود الذين كفروا لو كانوا مسلمين كافروش منال لمسلموش بهون بلو يمين من يبت لو كانوا مسلمين مسلموش بهون بلو يمين من يبت قزي سنتنا سنتز كافروش قالوا إلال الله سبحانه وتعالى ربما يود الذين كفروا سنتنا سنت كافروش قالوا የሚመኙ ይሆኑ ለው ካኑ ሙስሊሚን ሙስሊሞች በሆን ብለው የሚመኙ የውመል ቂያማ አህዋሉ የውመል ቂያማ በሚያዩ ጊዜ ሙስሊም ማዕሲያ በዝቶበት እሳት ውስጥ ቢገባም እንኳን አላህ Subhanahu Wa Ta'ala بسبب ኢማኒሂ በረህመቲሂ Subhanahu Wa Ta'ala ከእሳት አውጥቶ ወደ ጀነት ሲያስገባው ለካ ሙስሊም እሳት ውስጥ ቢገባም እሳት ውስጥ አይቀርም ምን አለ ሙስሊም በሆንኩኝ ብሎ ይመኛል አንድ ካፊር ማለት ነው። الله سبحانه وتعالى من إلال يوم القيامة من يوت كنتونو ذرهم تواجون دي عينتو جو سووش يأكلوا ويتمتعوا يبلوا يتكاك أمو سميتاتو ياروكو ينرو ويلهيهم الأمل من يوت ميتالا جو تواجو من يوت ميتالا جو إلال من يوت يميتالي لو سو كالبو يدرك آخرا ويرسان دميهد الله سبحانه وتعالى الزيو آية لا يتكسل لنال الله سبحانه وتعالى يتبكنا لنا. علي بن أبي طالب رضي الله عنه وارضاه من لنبرا إن أخوف ما أخاف عليكم إن أخوف ما أخاف عليكم اتباع الهوى وطول الأمل بتقام كم يسفرون نقراتك مكاكل بتقام يم يسفرون اتباع الهوى وطول الأمل لنبرا سميت مكة لنا منية ما سرزم ሁለቱ በጣም ከባባድ ናቸው። ስሜትን መከተል ያአላህ Subhanahu Wa Ta'ala መንገድ ሸሪዓን እንዳትከተል የነብዩ ሰለላሁ ዐለይሂ ወሰለም ሱናን እንዳንከተል ከሚያገደን ነገር ስሜትን መከተል ነው። ስሜታችን ለቁርአን እና ለሐዲስ ተገዢ ካላደረግነው ማንንም ይናገረው ማን ሲፈልግ የምንጠላው ይሁን ሲፈልግ የፈለገ ይሁን ሐቅን ከተናገረ ሱነተ ረሱል ሰለላሁ ዐለይሂ ወሰለም ካመጣልን የተለያዩ ስያሜዎች እየሰየምን መቀባባቱ ቀርቶ ሀዘ ሁወ ልሐቅ ጃአ ምን ዕንዲ ሙሐመድ ሰለላሁ ዐለይሂ ወሰለም ከነቢያችን ሰለላሁ ዐለይሂ ወሰለም ዘንድ የመጣ ነው። እኔ የማልወደው ሰው ከሆነ ያመጣው ሐቅ አይደለም ተብሎ ደዒፍ ለማሰኘት የማናደርገው ጥረት የለንም። አላህ ያርቅልንና ኢትባዑ ልሀዋ ወጡሉ ልአመል ምኞት ማስረዘም فأما اتباع الهوى فيصد عن الحق سميت مكتل حقا اندا تقبل يا قدها لالو سميتو يميكتل سو كسميتو يميطاطا منجي حق كهونا ايدلم يميكبرو بزو بوتاوچ لاي سميتاچو ليلا تكتلو حق بميمطالاچو غزي اي يهن نقبلم يميلو سوچ عالو اندياوم انداندوچو اكلي يتناغرو حق نو تبلو كتنغراچو ያ የነገራቸው ሰው የሚያምኑት ለስሜታቸው ተስማሚ ሰው ከሆነ ሁለተኛው አካል የሚናገረው እሱ የሚናገረው እከለ ስለመሰከረለት ተቀበለዋለሁ። አንድ ሼክ ነበሩ ሐፊዝ አላሁ ተዓላ ሁን በህይወት አሉ። ደረሳቸው ተማሪያቸው አለ ተፍሲር ቁርአን የሚያቀሩን ደረሳቸው አለ። እሳቸው እንግዲህ ኹራፊ ተብለው የሚጠረጠሩ ናቸው። ወላኪን ሼኹ በጣም ህክማ የነበራቸው ናቸውና ኹራፊ አይደሉም። ከኹራፊዎች ጋር ተጠግተው ግን እነዛ ሰዎች በሲስተም ቀስ ይያሉ ያስተማሩ ለመቀየር ፈልገዋል። እያስተማሯቸው ያለ ጊዜው ረዘመባቸው። ተፍሲር ሊቀራ የመጣ ልጅ ትንሽ የተወሰነ ዕውቀት ነበረውና በላንተ ይሄ ዳዕዋ አድርግላቸው ይያሉ ይነግሩታል። እሱ ዳዕዋ በሚያደርግ ጊዜ ይሄማ የዋህብዮች ነው ሲሉት አይደለም ይሄ የቁርአን የሐዲስ ነው ሲላቸው ወደ ሸኺየው ሂደው ይጠይቃሉ። ሸኺየው ደሞ እሱ የሚናገረው በሙሉ ሐቅ ነው ሲሉት እሱ ስለተናገረ ሳይሆን ሸኺየው ስለመሰከረልን ይላል። ሼኹ በምን ወስደዋቸዋል? ስሜታችን የሚከተል በስሜታችን የሚጣጣም ብለው አድርገው ወስደውታል ማለት ነው። እንዲህ አይነቱ ሁኔታ ሐቅ እንዳንቀበል ያክደናል። ሐቅ ማንንም ያምጣው ማን መቀበል ነው። ሐቅ መሆኑና አለመሆኑ ነው እንጂ ማረጋገጥ ማን ነው ያመጣው የኛ ነው አይደለም የሚባል ሁኔታ እንዳይኖር ኢንሻአላሁ ተዓላ። በተለይ ወቅታዊ ችግር ስለሆነ እዚህ ላይ ከፍተኛ የሆነ ፎከስ ሊደረግበት ይገባል ኢንሻአላህ። فيصد عن الحق واما طول الامل ምኞት ማስረዘም ሳሉ ምኞት ማስረዘም ደግሞ የኢማን መዳከም ምልክት የሆኑት ሁለቱም طول الامل እና اتباع الهوى لمن كتباله طول الامل فينسي الاخره اخران ያስረሳል። ግዜ አለኝ ትላለህ ግዜ አለኝ ወደ اخر حياتي ተውባ አደርጋለሁ በዚህ እድሜ ደሞ ኢባዳ ላይ ገብቼ በወጣትነት እድሜ እንደዚህ ልበል እንዴ ብሎ የሚል ሰው አለ። አላህ Subhanahu Wa Ta'ala ይጠብቀንና እንዲያውም አንዳንድ ጊዜማ በጣም የሚያሳዝነውና የሚያሳፍረው እንዲያው ለእናንተ ይብላኝላችሁ እንጂ እኛስ በልጅነታችን ወጣትነታችን ተጠቅመንበታል የሚሉ ሰዎች አሉ። ምንድነው የተጠቀምከበት? هل حفظت القرآن هل حفظت صحيح البخاري هل حفظت صحيح مسلم ቁርአን ሰሂህ ሙስሊም ሰሂህ አልቡኻሪ ሐፍዛል እንዴ ከሆነ ሰየው ተጠቅመህበታል። ወአማ ማለት የሚፈልጉት እኛስ በወጣትነት ግዚያችን የወጣትነት ነገር አድርገናል ጠጥተናል ጨፍረናል ሰክረናል አጭሰናል ጭሰናል ዘለናል ብለው ይናገራሉ። ሱብሃንአላህ እንዴው ሊቆጭህ ይገባል እንጂ አኺ አላህ ይሰጠህ ቁዋ ጠንካራ እድሜ ወጣትነት በከንቱ ስታሳልፈው ሊቆጭህ ይገባል እንጂ አላህ መገዛት በነበረብኝ ሰዓት ላይ ሳልገዛው ቀርቼ ጥንካሬ ወጣትነቴ ሳልጠቀምበት አለፈ ማለት በማዕሲያ አለፈ ወጣትነት ነው ኢንሻአላሁ ተዓላ። እና طول الامل ምኞትን ማስረዘም ينسي الاخره اخران ያስረሳል። وجاء في الاثر اربعه من الشقاء اثر لا እንደተወሳልን اربعه من الشقاء አራት ነገራቶች ከእድለ ቢስነት ናቸው። አራት ነገራቶች ያሉት ሰው እድለ ቢስ ይባላል። ጅሙዱ ለዓይኒ አይኑ ከደረቀ አይኑ እንባ ያሌለው ከሆነ አኺራ ተወስቶ የሞተ ሰው አይቶ ስለ ጀነት ስለ ሑረ ለዓይን ስለ አላህ ስብሓነሁ ወተዓላ ፊት መቆም አይቶ አይኑ ያላለቀሰች ከሆነ ሸቃ እድለ ቢስ ነው። ይሄ ሰውዬ የአኺራው ፍርዱ አላሁ አዕለም አላህ ይፈርደዋል ወደፊት ግን በዱንያ ያለ ሐላወቱል يعني هذه الحياه الدنيا يميبالو اخيرا استوسهنا የአላህ ስብሓነሁ ወተዓላ አንቀጾችን አስተንትነህ የምታነባው እንባ ነው የሚያጣፍጠው ይህ ሐላወቱ ዱንያ። ወቀስወቱ ልቀልቢ ቀልብም ድርቅ ካለ፣ ወጡሉ ልአመል ምኞትም ከረዘመ፣ ወልሕርሱ ዓላ ዱንያ በዱንያ ላይ ስስታምና ስግብግብ ከሆነ፣ እነዚህ አራት ነገራቶች አንድን ሰው እድለ ቢስ ያሰኙታል። ወንድም እህቶቼ እስቲ እንጠያየቅ። አይናችን ደርቋል ወይምስ ረጥቧል? ኹሱሰን እሙሩ ልአኺራ ሲወሱ፣ ኹሱሰን እሙሩ ናር የእሳት ጉዳይ ሲነሳ፣ የመላኢካዎች መንቀጥቀጥ ሲነሳ፣ ይህች ዓለም የምትሰባበረበት ሁኔታ ሲወሳና ሲነገረን ሲተረክልን፣ የደጃል ዓለይህ ላዕነቱላህ አህዋል አደጃል የደጃል ሁኔታዎች፣ ክስተቶች፣ ጭንቀቶች፣ መከራው ሁሉ ሲወሳ እንባችን ይረጥባል ወይምስ ይደርቃል? ዲን እየተጨቆነ ስናይ ሙስሊሞች ወንድሞቻችን ዱዓፋ፣ መሳኪን፣ ደካሞች የሆኑ በየትኛውም ዓለም ሲጨፈጨፉና ያኔ ሲጣበቡ አይናችን በትክክል ምን ታሳያለች? እንባዋ ታፈሳለች ወይምስ ድርቅ? እንባዋ ካፈሰሰች እሰየው አልሐምዱሊላህ በሉ። በቀልባችሁ ረሕማ የሚባል ነገር አልጠፋም ማለት ነው። ወአማ አይናችን ከደረቀች ወላሂ እነሁ ምነል በላእ በላእ ነውና፣ እንዲያው አይናችን ስለደረቀ ራሱ ልናለቅስ ይገባናል። ቀስወት ልቀልብ ቀልብ ድርቅ ማለቱ ላ ኢነ ምን ልቀልብ ኢነ ፊ ዱንያ ሸይአይን አሸጀሩ ወልሐዲድ ሸጀር አልሐዲድ ዛፍና ብረት አለ። አማ ሸጀሩ ፈየኩኑ ሰልደን ፊል ሐራራ ወረጥበን ፊል ብሩዳ በቅዝቃዜ ጊዜ ልስልስ ይላል ዛፉ፣ በሙቀት ጊዜ ደግሞ ይጠነክራል፣ ፀሐዩ በደንብ ሲመታው ይጠነክራል። ብረት ደግሞ ውሃ ውስጥ ሲሆን ወይም ቅዝቃዜ ሲሆን በጣም ይጠነክራል፣ እሳት ውስጥ ሲከቱት ደግሞ ይለሰልሳል። ወኢነ ሚን አልቀልቢ ላ ሩጡበተ ፊህ ወላ ሸይአ ፊህ አንዳንድ ቀልብ አለ ይረጥባል ይለሰልሳል ተብሎ የማይገመት ሁልጊዜ ከልሒጃራ አው አሸዱ ቀስዋ እንደ ድንጋይ ነው። እሳት ውስጥ ከተትከው ውሃ ውስጥ ከተትከው ምንም አይነት ለውጥ የማያሳይ ቀልብ አለ። እንዲህ አይነቱ ቀልብ ያለው ሰው በትክክልም እድለ ቢስ ለመባል በቂው ነው ይላሉ ቀስወት ልቀልብ። ወጡሉ ልአመል ምኞትን ማስረዘም፣ ለሚቀጥለው ዓመት ትልቅ ህንፃ እገነባለሁ፣ ከዛ በኋላ የሚቀጥለው ሶስት ዓመት እንዲህ አይነት መኪና እገዛለሁ፣ ከዛ የሚቀጥለው አምስት ዓመት ሚስት አገባለሁ፣ ከዛ በኋላ አንድ አምስት ዓመት ቆይቼ ልጅ ወልዳለሁ፣ ከዛ አንድ አምስት ዓመት ቆይቼ ሐጅ አደርጋለሁ ይላል። መልካሙ ምኞት ምን ያደርጋል? ዞሮ ዞሮ ለመስራት አይደለ እየሰራሁኝ ነው ይላሉ። ዓሊሙ የሚሰራውና ጃሂሉ የሚሰራው አንድ ነው። ሽዑሩ ልዓሊም ወሽዑሩ ልጃሂል አንድ ይሆናል። የአንድ ጃሂል ግንዛቤውና የአንድ ዓሊም ግንዛቤው እንዲህ አይነቶቹ አካሃዶች ሁሉ ጡሉ ልአመል የተጠናወታቸው ቀልቦቻቸው ድርቅ ያሉ ሰዎች ናቸውና አላህ ስብሓነሁ ወተዓላ ከነዛ መካከል ከሆንም አላህ ነጃ ይበለን፣ አላህ ስብሓነሁ ወተዓላ ያድንን ያውጣል። ካልሆነ ደግሞ አላህ ይጠብቀን ወደ እነዛ ሰዎች እንዳንቀላቀል። አልሕርሱ ዓለ ዱንያ በዱንያ ላይ ስግብግብነት፣ ሐቂቀተን በዓለም ዱንያ እዚህ አሜሪካ የመጣንበት ሁኔታ አብዛኞቻችን አውስትራሊያ፣ ካናዳ፣ ኢሮፕ ውስጥ የምንኖረው በየትኛውም ዓለም የተበታተን የፖለቲካ ጥገኝነት ያላቸው የተወሰኑ ሰዎች ናቸው። ሕርስ ዓለ ዱንያ ጠይብ፣ ዱንያ ይገኝበታል የሚባለው አገር ከሄድን በኋላ ምንድን ነው የምንመኘው? ወላሂ አፍሪካ ላይ እያለን ወይም ሌሎች ሀገራቶች እያለን አሜሪካ ለመምጣት፣ አውስትራሊያ ለመግባት፣ ካናዳ ለመግባት፣ ኢሮፕ ለመግባት የምናደርገው የነበረ ጉጉትና ጥረት ሱብሓነላህ የተለየ ነገር ነበረ። አሁንስ መቃብር ለመግባት ጉጉት አያድርብንም? ለማናውቀው ዓለም አልነበረም ስንጓጓ የነበረው? ለምን ስለ መቃብሩ ዓለም ምን ይመስል ይሆን ምን ያስፈልገዋል ብለን እንጓጓለን? አንዳንድስ ትኩስ የሆኑ ዜናዎች ያስፈልጉታል እኮ ስለ መቃብሩ ዓለምም። እና ባጭሩ እነዚህ አራት ነገራቶች በውስጡ ያሉለት ሰው ያሉበት ሰው ቀሳወቱል ቀልቢ ጀሙዱል ዓይኒ ጡሉል አመል ሕርሱ ዓለ ዱንያ ያለበት ሰው ሸቂይ ይባላል። እድለቢስ ተብሎ ይባላል። እንደሚታወቀው ወቂለ መን ቀሱረ አመሉህ ቀሱረ ሂመሙህ ወተነወረ ቀልቡህ ይላሉ። መን ቀሱረ አመሉህ ምኞቱ ያሳጠረ ሰው አላህ ስብሓነ ወተዓላ በልቼ እንዳድር ካደረገኝ ምን ያስፈልገኛል? ትልቅ ህንፃም ቢሆን መኖር ነው። እኔ አንድ መምህሬ የእንግሊዘኛ መምህራችን ነው። ሱብሓነላህ ከካፊር አንድ ዓጂብ የሆነ ነገር ስታይ መኪናህ ምንድነች ብዬ ስለው ስለ መኪና አንስቶ እያስተማረን ክላስ ውስጥ መኪናህ ምንድነች ብዬ ስለው መኪናዬ ሆንዳ የ1997 ነች አለ። የ1997 በጣም ኦልድ ነው አልኩት። ዋናው ከቤት እስከ ትምህርት ቤት ከትምህርት ቤት ቤት ያደርሰኝ እንጂ ለመጓጓዣ ነው የምጠቀመው እንጂ ከዛ የዘለለ አመለካከት የለኝም አለ። ሱብሓነላህ ዛሂድ ነው። ካፊር ሆነ አላህ በማይወደው መንገድ በማይወደው እምነት ሆነ እንጂ ዛሂድ ነው ሰውየው። ትዝ ሲለኝ ለካ መኪና ለመጓጓዝ ብቻ ነው የምንጠቀመው፣ ሌላ ምንም ትርጉም የለውም። ሰው ግን አዲስ መኪና ሆኖ ራሱ ማርቸዲስ ካልሆነ ኦዲ ካልሆነ ወይም ደግሞ BMW ካልሆነ ሀመር ካልሆነ እያለ የሚላል አይደለም እንዴ? ሱብሓነላህ። እና ምኞትን ያሳጠረ ሰው ቀሶራ ሂመሙሁ ጭንቀቱም ያጥራል። እንደሚታወቀው ጭንቀት የሚበረታው ሐሳቡ ሲበዛ ነው። ቤት ካልሰራሁኝ ብሎ የሚጨነቅ ሰው የሚያስብ ሰው ምኞቱ የሚያስረዝም ሰው ሐሳቡም ራሱ ጭንቀቱ በጣም ይበረታበታል። እንዴት አድርጌ እቤት ልድረስ ይላል። በመጀመሪያ ደረጃ ሙስሊም ከሆነ የተለያዩ ዑለማዎች ይፈልጋል። ምን ለማድረግ ሪባ ሐላል ነው ሐራም ነው የሚሉ ሐላል ነው ብለዋል አንዳንዶቹ የሚባል ፋሽን አለ። እነማን ናቸው እነዛ አንዳንዶቹ? እኔ አንድ እህት ዲሲ ላይ ሄጄ ዋሽንግተን ዲሲ የሆነ ምግብ ቤት ገባንና ያኒ ከላይ ጸጉሯ ሸፍናለች፣ ከስር የለበሰችው ግን ሱሪ ነው። ሸሚዙም የረበሰችው ጥብቅብቅ ያለ ነው። ማሻአላህ ሙስሊማ ነሽ አልኳት። አዎ አለችኝ። ታዲያ አለባበስሽ ጥሩ አይደለም፣ የሙስሊም ሴቶች እህቶቻችን አይደለም ስላት፣ አይ አንዳንዶቹም ሱሪ መልበስ ይቻላል ይላሉ፣ አንዳንዶቹም አይቻልም ይላሉ። በአንዳንዶቹ ሂደን ለብሰነዋል ሱሪው አለች። እነማን ናቸው እነዛ አንዳንዶች አልኳት። እኔ ብለዋል አለች። መደበቂያ ነው። አሁንም ቤት መግዛት የሚፈልጉ ሰው አንዳንድ ዑለማዎች ሐላል ነው ይሉታል፣ አንዳንዶቹ ሐራም ነው ይሉታል። እኛ እንግዲህ ዑለማዎች ካልተስማሙ መሐሉ ኺላፍ ነው እያሉ እኮ ነው። ቢላሂ ዓለይክ እከለ የሚባል ሼኽ በእንደዚህ ያለ ሰዓት በእንደዚህ ያለ ጥያቄ ተጠይቆ ካላለ ሰውየው ለዲኑ ደንታ የሌለው ሰው ነው። እና የመጀመሪያ የሚያደርጉት እሱ ነው። ሁለተኛ ስለ ቤቱ እንዴት አድርገው በስንት ዓመት እንደሚጨርሱት እየተጨነቀ እንዲያውም ትዳራቸው የሚፈርስ ሁሉ አለ። በዚህ ትዳራቸው የሚፈርስ አለ። ሰውየው ይህ ሁሉ ፈትዋ አልፎ ዘሎ ይገባና ቤቱም አግኝቶ ሳይን ያደርግና በየወሩ ሲያይ ምንም ነገር በረካ የለም። አላህ ስብሓነሁ ወተዓላ የምሐቁ ላሁ ሪባ ወይርቢ ሰደቃት ብሏል። ሪባ የገባበት ሁሉ በረካው አላህ ስብሓነሁ ወተዓላ ያነሰዋል። ሰውየው እንዲያውም እንደ እብድ ነው የሚሆነው ይባላል። አላህ ስብሓነሁ ወተዓላ እንደ እብድ ነው የሚሆነው ይላል። ሪባ ላይ ያሉ ሰዎች ጣታቸው እየቆጠሩ ነው የሚሄዱ። በመንገድ እንኳ ሲሄዱ ብቻቸው እያወሩ ነው የሚሄዱት። ትንሽ ቆየት ይልና ምን ያደርጋል? ያ ፉላና ይላታል ሚስቱን። በቃ እኔ ብቻዬን መዝጋት አልቻልኩም፣ አንቺም መስራት አለብሽ ይላታል። ምስኪና ልጆቿ እንዳታሳድግ ትወጣለች። እሷም አደባባይ ትወጣና እሷም መስራት ትጀምራለች። ልጆቹ ተበታተኑ። ኸላስ ዴይኬር ነው የሚውሉት። ምንም ነገር አኽላቃቸው፣ የሚመገቡት ምግብ፣ ቀን ቀን ምን ሰርተዋል ምናምን ክትትል የለም። ልጆቹም ተበታተኑ። አስተዳደጋቸው ካደጉ ነው እሱ ካደጉ አስተዳደጋቸው ልክ እንደ እንስሳ ሆነው ያድጋሉ። ስለ ሰው አመለካከት የሌላቸው ባልና ሚስት ደክሟቸው ነው የሚመጡት ቤት። ሁለቱም በሚደክማቸው ጊዜ ብዙ ነገራቶች ይፈጠራሉ። አለመግባባት፣ ሚስት ምን ያደርጋል፣ ባል ምን ያደርጋል ወደ መባባል ይደርሳሉ። ትዳራቸው ይፈርሳል፣ ልጆቻቸው ይበተናሉ። አለይሰ ሀዳ ሚን መሕቅ ልበረካ የምሐቁ ላሁ ሪባ። አላህ ሪባ የገባበት ቤት ሁሉ በረካው ይነሳዋል ማለት አይደለም? ጦሉል አመል ካደረገ በቤት እንኳን ካየነው ይሄ ነው። መኪና ከተጨመረበት ሌላ ሌላ ከተጨመረበት ምን ይሆናል ብላችሁ ትገምታላችሁ? በጣም በጣም ብዙ ብዙ ብዙ በጣም የሚያሳዝኑ ይሆናሉ ማለት ነው። አላህ ስብሓነሁ ወተዓላ ይጠብቀን፣ እዛ ውስጥ ካለን ደግሞ አላህ ያውጣንና መን ቀሰረ አመሉህ ቀሰረ ሂመሙህ፣ ጭንቀቱ ያንሳል። ምኞቱ ያሳነሰ ሰው ጭንቀቱም ይቀንሳል። ወተነወረ ቀልቡህ፣ ልቡም ብርሃን ይሞላል፣ ብሩህ ተስፋ ይኖረዋል። ወአማ ምኞቱ ያስረዘመ ጭንቀቱም ይበዛል፣ ልቡም ጨለማ ይሆናል። ጭንቀት በዝቶ ልብህ ጨልሞ እንዴት ነው መሄጃው? መሄጃ የለውም። በጣም ሱብሓነላህ ከሪም፣ ከባባድ ለሆኑ ነገራቶች በጨለማ ቀልብ ቀርቶ ብሩህ ተስፋ ባለው ቀልብ እንኳን መወጣት አይቻልም። ኢዛ እስተሕደረ ልመውት እጅተሀደ ፊ ጣዕ ሊአነሁ ኢዛ እስተሕደረ ልመውተ እጅተሀደ ፊ ጣዕ። ይህ አይነቱ ሰው ሞት ሲመጣበት፣ እነዚህ ሰዎች ሲታመሙ ነው አኼራቸው የሚያስታውሱት። ሲታመሙ ምንም እንኳን ሳልሰራ ይላል። ጤነኛ ባለህበት ሰዓት ይህ አይነቱ ጭንቀት አልነበረህም። በህመም ጊዜ፣ በሞት ጊዜ እንዴት እንዲህ አይነቱ ጭንቀት ይመጣብሃል ተብሎ ቢጠየቅ ሱብሓነላህ መልስ የለውም። አላህ ይጠብቀንና ይህ ሁሉ የሆነበት ምንድን ነው? ያኒ ዛሂረቱ ዳዕፍ ልኢማን፣ የኢማን መዳከም። ወላሂ በዓለማችን ያሉ ህዝቦች ወንዱም ሴቱም ሙስሊሙም ነን ሙስሊሙም ሁሉም ስለ እስልምና አካሃድ ጣፋጭነትና የተስተካከለ ሁኔታ ቢገነዘቡ ኑሮ በዓለም ዱንያ ላይ አንድ ካፊር አይኖርም ነበረ። ولكن الله سبحانه وتعالى قسم بين عباده المعيشة التي يعيشون في هذه الحياة الدنيا سوچ من ربات النار الله اسقدمو كفافلو اسقمطولاچوال انجي سبحان الله دين الاسلام بتككل بياطاطموت نورو يمچنق سو ما ينورم نبره معصيه وسط يمزفق سو مبال نوره نبره. ومن أسباب ضعف الإيمان وقسوة القلب الإفراط في الأكل والنوم والسهر والكلام والخلطة وكثرة الضحك، فإن الوقت الذي لا يملأ بطاعة الله تعالى ينتج قلبا صلدا لا تنفع فيه زواجر القرآن ولا مواعظ الإيمان. كإيمان مداكم مكنياتوش مكاكل قلبك مدرك مكنياتوش مكاكل الإفراط وسن ما لف الأكل والنوم والسهر በመብላትና በመጠጣት እንዲሁም በመተኛት እንቅልፍ በማጣትም በማይረቡ ነገራቶች በንግግርም ከሰው ጋር በመቀላቀልም ሳቅ ጨዋታ በማብዛትም ስምጥ ያለ ወሰን ያለፈ ሲሆን ያኔም ቀልብ ይደርቃል። ቀልብ እርጥበት አይኖረውም፣ ድርቅ ይላል። ሰውየው ብዙ ከበላ ብዙ ይጠጣል፣ ወይም ደግሞ ብዙ ጊዜ በፊልምና በተለያዩ ነገራቶች እንቅልፍ የሚያጣ ከሆነ ከዒባዳ እየራቀ የሚተኛበት ሰዓትና የሚነሳበት ሰዓት ኒዛም የለው፣ ስነ ስርዓት የለው፣ ፕሮግራም የለው ይሆናል። ንግግርም ካበዛ ልክ እንደዛው፣ ከሰዎች ጋር መቀላቀል ሲያበዛም ልክ እንደዛው። ሳቅ ጨዋታ የሚያበዛም ከሆነ ሳቅና ጨዋታ ልክ እንደ ጨው ናቸው ይባላል። ሳቅና ጨዋታ እንደ ጨው ናቸው። በመጠኑ ፈገግታ ወይም አለፍ አለፍ እያሉ መሳቅ። ነቢያችንም ሰለላሁ ዐለይሂ ወሰለም በተወሰኑ ጊዜያት ضحكه حتى بدت نواجذه ይላሉ። የክራንች ጥርሳቸው እስኪታይ ድረስ የሳቁበት በተወሰነ ነው። ከዛ ውጭ ስማይል ፈገግታ እንጂ ያን ያክል ከት ብለው የሚስቁበት ሁኔታ አልነበረም። ነቢ ሰለላሁ ዐለይሂ ወሰለም كان طويل السكوت دائما متوالي الأحزان دائما فكر ትንታኔያቸውም የዘውትር ነበረ። እንደገና ትካዚያቸውም አኼራን እያስታወሱ የሚተክዙት ትካዚያቸውም ተከታታይ ነበረ፣ አንዳንድ ጊዜ አልነበረም። እንዲሁም ረዥም ሰዓት ዝም ይላሉ የነቢዩ ዓለይሂ ሰላቱ ወሰላም። ወየቁሉ ላሁ ስብሓነሁ ወተዓላ ወለኩም እስወቱን ሐሰነቱን ፊ ረሱሊላሂ ሊመን ካነ የረጁ ላሃ ወልየውም ልአኺር፣ የመጨረሻዋ ቀንና ከአላህ ጋር በመልካም ሁኔታ መገናኘት የሚፈልግ ሰው በነቢዩ ሰለላሁ ዐለይሂ ወሰለም መልካም አርአያ ያለለት መልካም ሞዴል ናቸው ነቢ ሰለላሁ ዐለይሂ ወሰለም ብሎ አላህ ሱብሓነሁ ወተዓላ ይነግረናል። አልፎ አልፎ ካልሆነ በስተቀር ሳቅና ጨዋታ ማብዛቱ፣ ከሰው ጋር መቀላቀል ማብዛቱ በጣም ከፍተኛ የሆነ ጉዳት የሚያመጣ ነው። የቁሉ ሻዕር الشاعر العربي لقاء الناس ليس يفيد شيئا سوى الهذيان من قيل وقال فأقلل من لقاء الناس إلا لأخذ العلم وإصلاح حالي لن ከሰዎች ጋር መቀላቀሉ ያን ያክል ጠቃሚ አይደለም። لقاء الناس ليس يفيد شيئا ምንም ነገር ጥቅም የለውም። سوى الهذيان من قيل وقال ወሬ ልስጥህ ወሬ ስጠኝ እየተባባሉ ዛዛታ ማብዛት ካልሆነ በስተቀር ያን ያክል ጥቅም የለውም ከሰው ጋር መቀላቀል ማብዛቱ ይላል ሻዒሩ አልዓረቢ። ፈአቅልል ምን ልቃኢ ናሲ ኢላ ከሰዎች ጋር መቀላቀሉ እንግዲያውስ ቀለል አድርገው አሳንሰው በብዛት አትቀላቀል። ኢላ ሊአኽዝ ልዕልሚ ወእስላሕ ሓሊ እውቀት ለመማርና እንደዚሁም ጥሩ መካሪዎች ጥሩ አስተዋይ የሆኑ ወንድም እህቶች ጋር አሕዋልህ ለማስተካከል አካሄድህ ለማሳመር ካልሆነ በስተቀር እንዲሁ ዝም ብለህ ለጨዋታ እያልክ ከሰው ጋር መቀላቀሉ አታብዛ ይላሉ። ጠይብ፣ ሌላኛው ምግብ ማብዛትና መጠጥ ማብዛት። እንደሚታወቀው መን አከለ ከፊራን ሸሪበ ከፊራን ወመን ሸሪበ ከፊራን ናመ ከፊራ ወመን ናመ ከፊራን ፈረጠ ፊል ዒባዳ። ብዙ የበላ ሰው ብዙ መጠጣት ሊያስፈልገው ነው። ብዙ በልቶ ብዙ የጠጣ ደግሞ ብዙ መተኛት ያስፈልገዋል። ብዙ በተኛ ቁጥር ደግሞ ብዙ መስራት የነበረበት ያመልጡታል። በተለይ በተለይ ዒባዳ። እኔ ትላንትና ሸይጣን እና ዓሊም ተገናኝተው እያወሩ ነው። እንደ ዓሊም ከኢብሊስ ጋር ኢብሊስን መደባበቁ አላዋጣም ብሎ በግልጽ መጣና ከዓሊሙ ጋር እኔ ኢብሊስ ነኝ عليه لعنة الله الله لعنة ويورد بتنا أني إبليس ننجالة عالمو قار مورات جمرو عالمهم علماء وش بمن ملكونو متتال لا تشوالوت بمن ملكونو متتال لا تشوسيلوت راتا تشو بدم ببلتو بزو وهان دي تتو عدرقات تشونا قيام الليل داين نسو عدرقات تشوال لو هالة بملقزي والله لا آكل العشاء بعد يومي هذا يا عالمو ታላቁ ዓሊም እንግዲያውስ ከዛሬ ጀምሮ በአላህ ምያለሁ ራቴን ላልበላሉ። ኢብሊስም ዓለይሂ ላዕነቱላህ እኔም በአላህ ምያለሁ ከአሁን በኋላ ለዓሊም ምስጢር ላላካፍል አለ። ዓሊም ወዲያውኑ ነውና በተግባር የሚያውለው ምስጢር ላልነግረው ለዓሊም ከአሁን በኋላ እኔም በአላህ ምያለሁ ብሎ ተለያዩ ብለን ስንጫወት ነበረ ትላንትና ራታችን። ግን ራታችን ስንበላ ከመጠን በላይ ነበር የበላ ነው። አንድ ወንድማችን ቤት ሄደን ነበረና በጣም ጣፋጭ የሆነ ራት አቅርቦልን በደንብ ነበር የበላ ነው። ከዛ በኋላ በደንብ ጠጥተን ዕሻችን ሰግደን ተኛንና እኔ በቃ ኸላስ የለሁም። ሱብሓነላህ፣ የአላህ ስራ ደግሞ አላርም ሁል ጊዜ እየሞላሁ ተኛ ነበረ። ምንም አላርምም አልሞላሁም። ከጎኔ ወንድም ያለ አላህ ይጠብቀው፣ በጣም አሕሲቡሁ አህለ ኸይርን ጥሩ ወንድም ብዬ የምገምተው ወንድም አለኝ። አላህ ስብሓነ ወተዓላ ስራውም እኽላስ ያለው ያደርግለትና እሱ ለሊት ተነሳና ሱነተ ለይል ተነስቶ መጥቶ ያኔ በራ እንኳኳ። ተነሳሁኝ ለካ ኢብሊስም አንዳንድ ቀን ሐቅ ይናገራል አለኝ። ማታ የነገርኩት ትዝ ብሎት ማለት ነው። ኢብሊስ ለካ አንዳንድ ጊዜም ሐቅ ይናገራል፣ ይኸው ጭልጥ ብለህ ተኝተሃል አለኝ። ከዛ በኋላ ተነሳን፣ አልሐምዱሊላህ ረብል ዓለሚን። ሱብሕ አላመለጠንም እንጂ ሱብሕ ዛሬ ፀሐይ ከወጣ በኋላ ነበረ የምንሰግረው። አላይ ሐል ብዙ መብላት ብዙ መጠጣት ጣፈጠኝ ብሎ ዝም ብሎ ማስገባት ፋይዳ የለውም። ለሰውነታችን ራሱ አይጠቅመንም እኮ። ሰውነታችን ራሱ የተወሰነ ነገር ነው የሚያስፈልገው፣ ከፍሩቱም ከምግቡም የተወሰነ ነው። ሲበዛ ሽንት ቤት ለመሙላት ካልሆነ በስተቀር ሰውነታችን ላይ ያን ያክል ጠቀሜታ የለውም። በተለይ ዒባዳ የሚያደርግ ሰው፣ በተለይ ጣሊቡል ዒልም የሆነ ሰው ምግብ ማብዛት የለበትም ኢንሻአላሁ ተዓላ። እንግዲህ ወደ ሶስተኛው ስንሄድ መጀመሪያ መዛሂሩ ضعف الايمان አይተናል ባለፈው ሳምንት። ከዛም አስከተለን አስባቡ ምክንያቶቹ እያልን እየተነጋገርን እመሃል ላይ አቁመን ነበረ። ዛሬ ምክንያቶቹም ገልጸናል። ከአሁን በኋላ ወደ መድኃኒቱ ነው የምንሄደው። መድኃኒቱ ችግር አምጥቶ መድኃኒቱ ሳይናገሩ ማለፍ እንዲያው የበለጠ ሰውን ኮንፊዝ ማድረግ ካልሆነ በስተቀር ብዙም ፋይዳ አይኖረውም። እና እስቲ ዒላጁ ضዕፍ ልኢማን፣ አንድ ሰው ኢማኑ እርግጠኛ ነን ሁላችንም መቼም ሁላችሁም ከኔ ጋር እንደምትስማሙ ነው። የኔ ኢማን ይደክሟል ወላሂ ሐቂቀተን፣ ሐቂቃ ለመናገር አላህ ስብሓነሁ ወተዓላ ይድረስልኝ እንጂ እኔ ኢማኔ በጣም ላልቷል። በጣም በጣም በጣም እየታወቀኝ ነው። ቀልቤ ሲደርቅ፣ አይኔም ሲደርቅ፣ መውዒዛ ምንም ነገር ቀልቤ ላይ ምንም እርጥበት አለመስጠቱ ሳይ ቀልቤ መድረቁ እየታወሰኝ ነው። መቼም ከዚህ ሁሉ ከመቶ በላይ የሚሆኑ ጀማዓዎች አንድ ሶስት አራት እንደኔ ቀልባቸው የደረቀባቸው ሰዎች አይጠፉም። እና እስቲ መድኃኒት እንፈልግ፣ መድኃኒት እንፈልግ እስቲ። ያመመው ነው እንጂ መድኃኒት የሚሻው፣ ያልታመመውማ ይሄዳል እንዳሻው ይላል የአገሬ ሻዕር። ረግሞ በአማርኛው ያመመው ነው እንጂ መድኃኒት የሚሻው። እንግዲህ አሞኛል የሚል ሰው ሁሉ መድኃኒት ያሻዋል። እስቲ መድኃኒቱ እንፈልግ። ረዋ ልኢማሙ ልሓኪም ረሕመቱላሂ ተዓላ ዓለይህ ፊ ሙስተድረኪ والطبراني في معجمه عن النبي صلى الله عليه وسلم أنه قال إن الإيمان لا يخلق في جوف أحدكم كما يخلق الثوب فاسألوا الله أن يجدد الإيمان في قلوبكم. بمجمّر يا درجة لن التمام من البت يميك بان نقر إيمان اندم يداك كم نو اسكهون يتنقى قرناتشو ملكتوشو النزي إيمان مداك ملكتوشو مهوناتشو በማስረጃ አድርጋችሁ አረጋግጡልን ለሚል ሰው ደግሞ ነቢያችን ራሱ ዓለይሂ ሰላቱ ወሰላም ኢነል ኢማና ላ የኽለቁ ፊ ጀውፊ አሓድኩም፣ ኢማን በአንዳችሁ ውስጥ በአንዳችሁ ልብ ውስጥ ያረጃል አሉ። የኽለቁ ማለት ያረጃል፣ ከማ የኽለቁ ተውቡ፣ ልብስ እንደሚያረጅ ሁሉ ልብስ ሲያረጅ መቀዳደድ ይጀምራል። ለብሰኸው እንዳለበስክ ያደርግሃል። ከውጭ ሆኖ ውስጥ የሚያሳይ ይሆናል፣ ስስ ይሆናል። ልክ እንደ ልብስ ኢማንም ያረጃል። ፈስአሉ ላህ አን ዩጀድድ ልኢማን ፊ ቁሉቢኩም አሉ ነቢ ሰለላሁ ዐለይሂ ወሰለም። ኢማናችሁ በቀልባችሁ ውስጥ አላህ ስብሓነሁ ወተዓላ እንዲያድስላችሁ አላህን ጠይቁ ብለዋል። ወረሱሉ ሰለላሁ ዐለይሂ ወሰለም የቁል ማ ሚን ልቁሉቢ ቀልቡን ኢላ ወለሁ ሰሓበቱን ከሰሓበት ልቀመር በይነመ ልቀመሩ ሙዲኡን إذا علته سحابة فأظلم إذ تجلت عنه فأضاء. من يوم قلب النبي صلى الله عليه وسلم إلا وله سحابة دامنا يالو بهوننجي قلب من نجر إلا مالو كسحابة القمر لك يجرك دامنا عينت بينما القمر مضيء جرك أو بتأم أبريهنو إياب الرابع لبت ساعت إذا علته سحابة فأظلم بدنجت ዳመና ሽፍን ስታደርገው ጭልም ይላል። እሱም ጨረቃም ብርሃኑ መስጠት ያቆማል። ኢዝ ተጀለተ አንሁ ስትለቀው ደግሞ ፈአዳ ያበራል። ዳመናዋ ስትለቀው ደግሞ ያበራል። ልክ እንደዛውም ለቀልብም ዳመና አለው አሉ ነቢያችን ዓለይሂ ሰላቱ ወሰላም እኮ ናቸው። ዳመና አለው አሉ። ዳመናው ምንድን ነው? የማዕስያ ዳመና ነው። ማዕስያ ሲበዛ የቀልብ ዳመና ይመጣና ሽፍን ያደርገዋል። ምንም ነገር እንዳያይ፣ ምንም ነገር እንዳይመለከት፣ ምንም ነገር እንዳያስተነትን፣ እንዲያው ቀልበ ደረቅ ቀልበ ሽፍን ሆኖ ይቀራል። አላሁ ስብሓነሁ ወተዓላ በዛ ውስጥ ያለን ሰዎች አላህ ያድነን፣ አላህ ይድረስልን። ያሌሉ ወንድም እህቶቻችን ደግሞ ከእንደዛ አይነት አላህ ይጠብቃችሁ። ወቀብለ ሽሩዒ ፊ ልከላሚ ዐን ልዒላጂ ወደ መድኃኒቱ ماورات لايك مقباتاتين بفيت يحسن أن نذكر ملاحظة سياية ماوساتو يبجالي للشيخو وهي أن كثيرا من الذين يحسون بقسوة في قلوبهم يبحثون عن علاجات خارجية. سبحان الله سبحان الله والله بتقامي قرمات شوال اني هل قزين اقرات شوالو هل قزين اقرات شوالو ነገሩ ቀልድ ነው፣ ግን ደስ ይለኛል፣ ደስ ይለኛል ቀልዱ። ዋጃ የሚባል አካባቢ ኪታብ እየቀራን እያለ ሼህ ሲራጅ ዋጃ ሐፊዘሁላሁ ተዓላ አላህ ከገቡበት እስር ቤት በሰላም ያወጣቸው በአሁኑ ሰዓት ታስረዋል። ለአንድ ዓመት ተፈርዶ ባቸዋል ማለትም አንድ ሮብሴ የሚሉት እብድ ነበረ። ሮብሴ በጣም አስቂኝ ነው። ስብሓንላህ አልከሪም፣ በየቦታው ይሄዳል። ሰው ሁሉ የዋጃ ሰው በጣም ይወደዋል። እና አንድ ቀን እኔ ኪታብ እየቀራሁኝ እየመጠልኩ እያለ መጣና ጉድ ጉድ ጉድ ጉድ አለ። ምን ነው ሮብሴ አልኩት። እንዲያው ይሄ ቁርአን እኮ የማይናገረው የለም አለ። ድምፁ ራሱ እንደዚህ ነው። እንዲያው ይሄ ቁርአን እኮ የማይናገረው የለም አለ። እሱ እኮ ቁርአን ቀርቶ እንዲያው አረብኛ አሊፍ ባእታ ራሱ ማንበብ አይችልም። አንብቦ ትርጉሙ ተረድቶት ማዕናው ሊነግረን ሲዘጋጅ እንግዲህ ተመልከቱ፣ አቅሉ ከፍፍ ያለው ነው። ግን ሱብሓነላህ የተናገረው ሕክማ አንድ ነገር አለ። ቁርአን የማይናገረው ነገር የለውም አለ። ሱብሓነላህ፣ እውነትም ቁርአን የማይናገረው ነገር የለም። እዚህ ላይ ነው የኔ ፖይንት። ከዛ በኋላ የመጣው ምሳሌ እንኳን ቁርአን ላይ ቀርቶ ማንም ዓሊምም ያልተናገረው ነው። ቁርአን የማይናገረው ነገር የለውም። አላህም ስብሓነሁ ወተዓላ ምንድን ነው ያለው? ቲብያነን ሊኩል ሸይእን፣ ለማንኛውም ነገር ማብራሪያ። የዓለም ዱንያ ቀርቶ የዓለም አልአኺራ፣ የዓለም አልቀብር፣ የዓለም አልበርዘኽ፣ የዓለም አልጀና፣ ዓለም አልመላኢካ፣ ዓለም ስብሓነላህ፣ ያልዳሰሰው ርዕስ የለውም። እኛ ሙስሊሞች የሀብታም ድሃ ሆን እንጂ በኋላ ቁርአን ላይ ምን ይላል አልኩት። እኔም ለመሳቅ ነው። አላህም አይጽፍበት መቼም፣ ኸፊፍ ነው፣ ኸፊፍ አልዓቅል ነው። አቅሉ እንትን ስለሆነ ረፊዕ አልቀለም ዐን ሰላሰ ብለዋል ነቢ ሰለላሁ ዐለይሂ ወሰለም። ከነዛ መካከል መጅኑን ይገኝበታል። አላህ አይጽፍበትም። እህ ምንድን ነው ምን ይላል ቁርአን ስለው፣ እንዲያው እርጉዝ የሆነች ሴትዮ እዛፍ ላይ አትውጣ፣ ከወጣች በኋላ ብትወልድ እኔ የለሁበትም ይላላል። ስብሓንላህ። እና በጣም ያሳቀኝ፣ እኔ መጣልዓው ትቼ ወደቅኩኝ። ስብሓንላህ። አላይ ሓል ዲን አልኢስላም ቁርአንና ሐዲትን ተንተርሰው ያልዳሰሱት ርዕስ ያልተከታተሉት አሕዋል የለም። የቀልብ መድኃኒት ከማፈላለጋችን በፊት የሰው አሕዋል እንናገራሉ። ሸይኹ ሐፊዘሁ ላሁ ተዓላ ወረዓ ወነፈዓና ላሁ ብዕልሚ የቁሉ አነ ከሢራን ምን አለዚነ ዩሒሱነ ቢቀስወትን ፊ ቁሉብህም፣ ቀልባችን ደረቀብን ብለው የሚያማርሩ ሰዎች አብዛኞቹ አሉ። የብሐሱነ ዐን ዒላጃትን ኻሪጅያ፣ ለውስጣዊ በሽታ ውጫዊ መድኃኒት ይፈልጋሉ። ጭንቀት ያደረበት ሰው ምንድን ነው የሚያደርገው? ሙዚቃ ይከፍትና ይጨፍራል። ወይም ደግሞ ወጣ ያለ ከሆነ እንዲያው አንድ ሁለት እንበልና አቅላችን እንርሳ ይላል። ይጠጣል። ድሃ ድህነቱ እንዲረሳ የወይን ጠጅ ስጡት፣ የወይን ጠጅም ይጎንጭና ድህነቱንም ይርሳ እንዳለው አባባል ማለት ነው። የፈጣሪ ቃል ነው አላላችሁም መቼም። ድሃ ድህነቱ እንዲረሳ አላህን ያስታውስ እንጂ ድሃ ድህነቱ እንዲረሳ ወይን ጠጅ ይጎንጭ የሚባል አመለካከት እንዲያው ከአላህ ቀርቶ ከአንድ አቂል የሚባል ፍጡር እንኳን የማይጠበቅ ነው። አላ ይሐል የብሐሱነ ዐን ዒላጃትን ኻሪጂያ ዩሪዱነ ልኢዕቲማደ ፊሃ ዐላ ልአኸሪን፣ ውጫዊ የሆኑ መድኃኒቶችም ላይ በመደገፍ በሌሎቹ ላይ ጥገኛ ይሆናሉ። መዐ አነ ቢመቅዱሪህም ዒላጀ አንፉሲህም ቢአንፉሲህም ወሃዛ ሁወ ልአስሉ። ሰውየው ራሱን ማከም ሲችል የሰው ጥገኛ ይሆናል። ራሱን ለማከም የሰው ጥገኛ ይሆናል። እባክህ ቀልብ የደረቀ ብሎ ሰውን ያማክራል። እና ምን ላርግህ? አንድ ሁለት በለኝ። እባክህ ቀልቤ ድርቅ አለ፣ ጭንቀት አደረብኝ። እና ምን ልበለ? እንዲያው ትንሽ አስቅመኝና ዱካኩ ይልቀቀኝ ይላል። ወላሂ ቅመህ ከሚለቅህ ዱካክ ተሸክመ ብትኖር ይሻልሃል። እንዲህ አይነቱ አካሃድ ያኒ እስትግፋር ካልሆነ ተስቢሕ ተህሊል ካልሆነ የሚያስወግድልህ ለቀልብ በሽታ ውጫዊ እንቅስቃሴዎች ጠጥተህ ሰክረህ ጨፍረህ ሙዚቃ ሰምተህ ከሆነ የሚለቅህ ወላሂ ባይለቅህ ይሻላል። ጭንቀት ይሻላል፣ ጭንቀቱ ከሚለቅህ በሐራም ነገር። በዛ ላይ የሌላ ጥገኛ ይሆናል ሰውየው። ሙዚቃን የሚያዳምጥ ከሆነ የሙዚቀኛ ካሴት መግዛት ሊኖርበት ነው። ፕላስ የሙዚቀኛው ንግግር ማዳመጥ ማጣጣምም ሊሆንበት ነው። እንደሚታወቀው አላህ ስብሓነሁ ወተዓላ ሙዚቀኛ ውሸታም እንደሆነ ነው የሚነግረን። አለም ተረ አነሁም ፊ ኩል ዋዲን የሂሙን፣ የማይዳስሱት ርዕስ የላቸውም ግን ውሸታሞች ናቸው። ወአነሁም የቁሉነ ማ ላ የፍዓሉን፣ የማይተገብሩት ይናገራሉ። ልገልበጥልሽ ልጎዝጎዝልሽ ይላል። መገልበጥ መጎዝጎዝ ቀርቶ እንዲያው በወጉ እንኳን የሚያዋራ ዘፋኝ የለም። ለብዝነስ ተብሎ ነው። علاجات خارجية يريدون الاعتماد فيها على الآخرين مع أن بمقدورهم علاج أنفسهم بأنفسهم وهذا هو الأصل. أنت بتقام يميزن الله بتقام يميسست الله سو إن دانت مهون بيشل ممكن أنت مهون أيشل أني لني يميزن الله سو إن داني مهون يشل بمن سمعن هممون دم يسمعونه مسك آيات እንደኔ ሆነ ማለት ነው። ህመሙን ሲጋራኝ እሱም ትክክለኛ የአኺራ ወንድም ሲገኝ ነው። ግን እኔን መሆን አይችልም፣ ስቃዩ ማስተናገድ አይችልም። ስቃዩ የሚያደርሰው መልእክት ሊካፈለኝ ይችላል እንጂ ስቃዩን ማስተናገድ አይችልም። ስለዚህ አንድ የታመመ ሰው ህመሙን መፈለግ ያለበት በራሱ እንጂ በሰው ሙዚቃ፣ በመጠጥ በመሳሰሉ አይደለም። لأن الإيمان علاقة بين العبد وربه إيمان ከአንድ ባሪያ እና ከአላህ መካከል መገናኛ ድልድይ ነች። ኢማን ሲዳከም ቀልብ ይታመማል፣ ያዝናል። የቀልብ መድኃኒት ፍለጋ ከውጭ መጓዙ ምንም ያን ያክል ውጤታማ ሊያደርገው አይችልም። አላህ ያግራልን። ወፊማ የሊ በሚከተሉት ነገራቶች ዚክሩ ዓደድ ምን ልወሳኢል ሸርዕያ አለቲ ዩምኪኑ ልልመርኢ ልሙስሊሚ أيعالج بها ضعف إيمانه ويزيل قسوة قلبه بعد الاعتماد على الله عز وجل وتوطين النفس على المجاهدة. بمكتلوت وانا وانا نقراتو تشلاي سنتك ساتشو إن شاء الله تعالى. لأن مسلم له نسو مدهاني تهللت راس براس لما كم يميابك وتيهون مدهاني تهللت لمن مسلم كتباله የነፍስ ህክምና እንደመሆኑ መጠን ከቁርአንና ከሐዲስ ጋር የሚያያዙ ናቸው። እንዲሁም አንዳንዶቹ እንዲያውም ቁርአንን መቅራት ማስተንተን ሊሆኑ ስለሚችል ሙስሊም ያልሆነ ሰው አይመለከተውም። የጭንቀት መድኃኒት ስንሰጥ እንግዲህ እነዚህ አይነት መድኃኒቶች አሉ ስትል ለአንድ ካፊር የሆነ ብዙም ላይጠቅመው ይችላል። አወለን ተደብሩ ልቁርአን፣ እነዚህም መድኃኒት ይሆናሉ የምንላቸው በማነብነብ ብቻ አይደለም። بعد الاعتماد على الله عز وجل بالله لا يكتمكاننا بالله لا يكتتقان بوهالانا وتوطين النفس على المجاهدة عندهم راساتنا سنابرت حتى بزع عبادة لي عند قزي ولد قزي كرتو وطيتو متبك اللبتم راسو مجاهدة ما درق مشان اللبت يا الله رحمتم لتاكلبتي قبال كذبوا على كهونة الله سبحانه وتعالى يدرس لنا كالباتشن لسلسو حكمنا وناقينتو ወደ ቀጣዮቹ እንቅስቃሴዎች መንቀሳቀስ እንዲችል ይደረጋል። አወለን ተደብሩ ልቁርአን ልከሪም አለዚ አንዘለሁ ላሁ ዐዘ ወጀለ ትብያናን ሊኩል ሸይን ወኑራን የህዲ ብህ ስብሓነሁ መን ሻአ ምን ዕባዲህ። ቁርአንን ማስተንተን የተከበረ የሆነ የአላህ ንግግር ቁርአንን ማስተንተን አለዚ አንዘለሁ ላሁ ዐዘ ወጀለ አላህ ያወረደው የሆነ የራሱ ንግግር ትብያናን ሊኩል ሸይን ለማንኛውም ነገር ማብራሪያና ማብራሪያን የሚሰጥ አድርጎ ወኑራን ብርሃንም አድርጎ የህዲ ብሂ ሱብሓነሁ መን ሻአ ምን ዒባዲሂ ከባሮቹ መካከል አላህ የሻላቸው ባሪያዎች የሚመራ ሁኖ ብርሃን ተደርጎም የወረደ የሆነ ቁርአን እሱን ማስተንተን የመጀመሪያ የቀልብ በሽታን የሚያስወግድ እንዲያው መቅራቱ ለፍዙ ራሱ መድኃኒት ነው። ولا شك أن فيه علاجا عظيما ودواء فعالا ترتاري اللوم قرآن وست كفتن يا كبار تلك يهون مدهاني تندال لونا ودواء فعالا درقت فسامي يهون مدهاني تم اندال لو يا مدهاني تزمو بران دان دكزي مدهاني يموكران لسرام لا يسرام يجلال تبلو يكمتال. وأما القرآن هو الشفاء، شفاء مدهاني تنو. قال الله عز وجل الله إلى سورة الإسراء الآي وننزل من القرآن ما هو شفاء ورحمة للمؤمنين كقرآن أن ورد الله تشهلا ما هو شفاء ورحمة للمؤمنين مدحانيت يهوننا لمؤمنوچم رحمتي هنا ወደ ጀነት ይዟቸው የሚጓዝ ነው ቁርአን ቁርአንን የተከተለ قاده الى الجنه ومن جعله وراءه ساقه الى النار ቁርአንን ከፊት ለፊት አድርጎ ያስቀመጠው እንደ መመሪያ የተጠቀመው ለሙእሚኖች ላመኑበትና በአላህና በነብያቶች ያመኑ ሙእሚኖች ቁርአን ረህመት ነው ህዝነቲ አላህ Subhanahu wa ta'ala الرحمه المهداه ለባሮች የተሰጠ የሆነ ረህመት ነው شفاء لما في الصدور بلباچو ውስጥ ለሚገኘው ድርቀት የቀልብ ድርቅና ለውጫዊ አካላቶች ለመርዝም ለመሳሰሉትም መድኃኒት ነው ቁርአን ይህም የተፈተነ መድኃኒት ነው በነብዩ ሰለላሁ ዐለይሂ ወሰለም ዘመን ሱሐባዎች ወደ ሆነ ቦታ ተንቀሳቀሰው አንድት መንደር ላይ ሲደርሱ የዛች መንደር ኗሪዎች ባካቸው መስተንግዶ አድርጉልን ሲሏቸው ሰዎቹ እግኖር አደረጓቸው እነዚህ ሱሐባዎች በጋጣሚ ሆነች ዛፍ ላይ ቁጭ ብለው ይያለ የዛች መንደር አለቃቸው በእባብ ይነደፋል በሚነደፍ ጊዜ መድኃኒት ቢፈልጉ የለም አላህ የነዚህ እንግዶች ተአምር ሊያሳያቸው ነው ለነሱም ለራሳቸውም ተአምር ሊያሳያቸው ፈልጎን አላህ Subhanahu wa ta'ala መድኃኒት አልተገኘም ሰውየው ማልሞተም ግን እየተሰቃየ ነው አቅሉ ሁሉ ረስቷል አቅሉ ስቷል በዚሁ መሃል ላይ ያሉ እነዚህ ስደተኞች ምናልባት መድኃኒት ካላቸው እንጠይቃቸዋል በሚሉ ጊዜ ሄዱና ባካቹ ይህ ዘዒሙ القريه የዚህ መንደር አስተዳዳሪ ሐላፊ አለቃችን በእባብ ተነድፎ ነውና ባካቹ ድረሱልን ሲሏቸው በሚሏቸው ጊዜ ቀድም መስተንግዶ ጠይቀናችሁ አላስተናገዳችሁንም በነጻ አንሰጣችሁም አሏቸው አረ የፈልጋችሁት ሰዱ አሏቸው ኦኬ የፈልጋችሁት ካላችሁን እንግዲህ ይህን ያክል ፍየል ትከፍላላችሁ አሏቸው مرحبا ተስማሙና አሚሩ الصحابه رضوان الله تعالى عليهم يزاج بدون النبي صلى الله عليه وسلم يلاقواچو بدونوچ يزاج جروب مرينا حلافي ينبرو صحابي هدنا تتقتو قران قرابت قران سيقرابت يا ابابو مرض يوطا جمره لك اند عرفا يوطال يوطال يوطال يوطال مرضو ملج بلو سيوطا ሰውየው كانما اطلق من عقال تسرو قويتو نصا اند وطا سو بدق كاننا ምንኝ ነበር አለበቅ ሱብሃንአላህ እባብ ነድፎህ ነበር ከፍተኛ ጭንቀት ውስጥ ነበርክና እነዚህ ሰዎች ናቸው እንደዚህ ያደረጉልህ እንዴ አይነ ስምምነትም ነበር እንስታቸው ወይስን አረስጡልኛል ተሰጣቸው ሰሃባዎች ይዘው ሄዱ ነብያችን ጋር መጥተው እነዛ ሰሃባዎች ተርበው ነው ያቺ መንደር አስተናግዱን ብለው አላስተናገዷቸው ማለት ለምን ሱብሃንአላህ ፍየሎቹ ካገኙም በኋላ ፍየሎቹም ካገኙ በኋላ አርደን ንብላ እንኳን አላሉ ሐላል ነው አይደለም ወደ ነብያችን ሰለላሁ ዐለይሂ ወሰለም ይደን ካልጠየቅን በስተቀር አንበላም ብለው መዲና ድረስ መጡ ያ ረሱላህ እንዲ አድርገን ነበር ሐላል ነው አይደለም አሏቸው በሚሏቸው ጊዜ ነብዩ አለይሂ ሰላቱ ወሰለም ፎከስ ያደረጉት ወማ አደራከ انها رقيا بلا انها رقيا መድሃኒት እኮ ነች አሉ ሱረት አልፋቲሃ እኮ ነች ሁላችንም ማንኛውም ሙስሊም ሐፍዟታል ሱረት አልፋቲሃ فاتحة بيتشان يكرر جن اعتماد على الله يسفل قال اعتماد على الله كان اللي ان ياسلك اران وطيت يمتال يميل عملك هكت كالن كذا ما الفو ترفو يمنفس هكم ان النسات قالن بلن براساتين يمن مكاك هنا واقا يلو ما وان ان يو الله لاي اعتماد مهون سنة وش لاي ما تبك كذا بهالا نبي عليه الصلاة والسلام بلا انها رقيا وما ادراك انها رقيا مرحاني تكونج ግን መድሃኒት መሆኑን ማን ነገረ ማን አሳወቀ እንዴት አወቀታሉ ሰለላሁ ዐለይሂ ወሰለም አሉና ታሪክ ሰርታለች ሱራት አልፋቲሃ ብቻዋ ሌላው ቢጨመርስ ሱብሃንአላህ ግን ጠንካራ የሆነ አካሃድ ያለው ሰው ያስፈልጋል እንደ ሰሃባዎች ሪድዋንላሂ ተዓላ عليهم وارضاهم غفر الله لنا ولهم تدبر القران مدهانيت نو الله ننزل من القرآن ما هو شفاء ورحمة للمؤمنين أما طريقة العلاج فيها التفكر والتدبر ما استنتن آيات وچو أنكس وچو ترقمات وما استنتن اندهو ما اندان لقزي شعور يميبالو هلو جمر قنزابي اماجين مادرق انت الزاوستن دال لها درقه የእሳት ሰዎች ሲወሱ እኔ ከነሱ መካከል አንዱ ከሆንኩኝስ የአይነቱ ስሜትና ስቃይ የሚለው ስናስተነትን ቀልባችን ይድንና ወደ ኢማናችን እንድንመለስ ያደርገናል። የጀነት ሰዎች ሲሆኑ ጀነት ሰዎች ኒዕማቸው ሲናዓሙ ሲጠቃቀሙ ምንድን ነው የሚሰማል? እኔ ተመልካች ከሆንኩኝስ በዚህ ሰዓት ላይ ከዛ ከሚሰጠው ኒዕማ አላህ ስብሓነሁ ወተዓላ ከለገሳቸው ኒዕማ ከሚቋደሱ ካልሆንኩኝስ የሚለው ስሜት ሊሰማን ይገባል። እማጅን ማድረግ ثانياً استشعار عظمة الله عز وجل ومعرفة أسمائه وصفاته يا الله تلك النت مجنزب ما هوك أيد اللم ما استنتن أيد اللم شعور شعور أيها الإخوة والله يه شعور يمي بالو كباد نكرنو إماجين ما درق مالتنو أنت راسه إزا وستكته ويم يا الله عظمة سنستنتن كالله فيت كمن يا تعلقوا أملاكاتين توتسل الله سبحانه وتعالى الله كفتراتو فطران وش مكاكل سحاين بيتشا وسلن سل سحاي استنتنن سل موكتوا سل برهان سيچنتوا سل ركتوا سل تلايو نقراتوش منصباركوا بالناس تنتن سبحان الله بتقام كبادنو يهنن برهان سيچي موكت سيچي هنا በጣም ከረጅም ርቀት በላይ ሆኖ የሚያቃጥል ሆነ ፍጥሩን የፈጠረ አካል ስናስተነትን ደግሞ ሱብሃንአላህ ሱብሃንአላህ ያአላህ አዘማ እንረዳለን። ያኔ ምን ይሆናል? اذا استشعر العبد عظمه ربه سبحانه وتعالى حان عليه كل شيء ያአላህ ትልቅነት ያአላህ አዘማ ያስተነተነሰው ማንኛውም ነገር በጣም ትንሽ በቃ ይወደቀ የዘቀጠ ሆኖ ይታየዋል። ለዚህ ተብሎ ሹሪዓ ፊ ሰላቲ አይብዳ المصሊ በአላሁ አክበር عظمه الخالق سبحانه وتعالى በአላህ ትልቅነት ሶላትን እንዲከፍት መሽሩዕ ተደነገገ በእስልምና ላይ። الله الرحيم الله الغفور الله القهار ايدلم الله اكبر الله كهولم بلاي تلك نو يه بملاساتين አልነው በአመለካከታችን ምን ይመስላል? አመለካከታችንን የሚጠቁም አንዳንድ ነገራቶች አሉ። ሰውየው ላያወራ ነገር ቴሌፎኑ ሳይዘጋው መሄዱ ምንን ያሳያል? الله اكبر بافو بيتشان دالو يتقمنال الله اكبر بلبو سايون بافو اندتناغرو يتقمنال لاي انستو لا ياورا نغر انستو لا ياورا نغر من يادرغلتال تليفونو اوف ادرغو ويم سايلنت ادرغو بيهدس مسدكون انداملتن كان سايلنت ادرغو مغبات كان هوني دغمو سكننا كاتيو مطفات ሶላት ላይ ቆሞ የተለያዩ ነገራቶች የሚያስተነትን ከሆነስ ሱብሃንአላህ በሽታው ከበደ ማለት ነው። ዓለም الدنيا ላይ ስንንቀሳቀስ حرامን ላለመስራት ዒባዳ ላይ ለመበርታት ምንን ያስፈልገናል? استشعار عظمة الله سبحانه وتعالى يا الله تلقنت المستنتن لا تنظر الى حقر وقلة المعصية وانظر الى عظمه من تعصي يمن سرات تنشيه ونجلن مملكه يلبن يمننا مصو من اينت اكل نو يا تلك الله سبحانه وتعالى انداي سرى سيل اي مسرات اللبت كالك مسرات اللبت سيل اي اي متشنيم يمنلكو هنا يا الله سبحانه وتعالى تزازيت اسنه نو سلازي استشعار عظمة الله سبحانه وتعالى من أكبر ما يعين العبد في عبادته وترك المعاصي والتدبر فيها يا الله سموش يا الله أوصافك إيانا السادقم مستنتن وعقل معانيها ترقمان مردات لمن دنو توحيد واستيقباو توحيد الأسماء والصفات لتعبد الله سبحانه وتعالى على بصيرة كماسرج جاغر الله ما انو سيبال يا الله ما اننت تجنزبال الله ما انو بميبال غزي يا الله ما اننت تردتن እንድንገዛው ይሆናል። የአላህ ትእዛዛቶች እንዳንነቅፍ እንዳናበላሽ ደግሞ ያኒ አላህን እናውቀዋለን። አላህን ካላወቅ ነው አላህ የአላህ አስማእ ወሲፋት እያስተነተን ስለ አላህ ትልቅነት ካላስተነተን ግን በየሄድንበት ሁሉ እኛ ራሳችንን እንደ ትልቅ አድርገን እንቆጥርና በየትኛውም ቦታ እንፈልጋለን፣ ደረጃ እንፈልጋለን። እኔ ትንሽ ነኝ ሚዛን የለኝም የሚል አይሰማንም። ማን እንደኔ በየትኛውም ቦታ እየተከሰተ ያለው እንግዲህ የዚህ ሁሉ ውጤት ነው። አደሙ ሽዑር ቢዓዘመት ላህ ስብሓነ ወተዓላ ወስትቅራሩ ሃዛ ሽዑር ፊ ልቀልቢ ወሰረያኑሁ ኢላ ልጀዋሪሒ እስትቅራሩ ሃዛ ሽዑር። ይህ አይነቱ ግንዛቤ የአላህ ትልቅነትን የሚያስረዳ የሆነ ግንዛቤ የአላህ ስሞች እና መገለጫ ባህሪያቶች ትርጉማቸው አውቆ አስተንትኖ ማዕናቸው በልብ ውስጥ ቋጥሮ ይዞ ልብ ላይ የተረጋጋ ቦታ ሊኖራቸው ይገባል። ከዛ በኋላ ልብ ላይ ተረጋግቶ ሲኖር ያ የአላህ ዓዘማ የስሞቹና የሲፋታቸው በልብ ውስጥ ከተረጋጉ በኋላ ሰራያኑሁ መጉረፍ አለባቸው። ደግሞ ወደየት? ኢለል ጀዋሪሒ፣ ወደ አይናችን፣ ወደ ምላሳችን፣ ወደ እጃችን፣ ወደ እግራችን ይጎርፋል። ያ ትልቅነት እጃችን ምንን መስራት አለበት? አይናችንስ ምን? ምላሳችን ምን? እግራችን ምን? የመሳሰሉ ሁሉ ያ በልባችን ውስጥ የተቀመጠው የአላህ ትልቅነት የሚያንቀሳቅሳቸው ይሆናሉ። لتنطق على طريق العمل بما وعاه القلب لتنطلق عن طريق العمل بما وعاه القلب قلب باكماچو باسكمتو ملكو من جدي ذا اندتغواز يدرغال كذا بوحالا بذا ملكو يمتغواز يهونال فهو مليكها وسيدها عليك اواسو يهونال من عظمه استشعار عظمه الله سبحانه وتعالى بالقلب معناهم قلب وسط يتساسره يهونه ترجمهم ترردتو يستنتنو يهونه لب السون يميانقساقسات علقاوا يهونه لجنا لغير لعين لملاس اجغروቻችن عيناችን ወደ ፈለገው የሚሄድ ያለው አለቃ ስለሌለው ነው። አለቃችን በርግጥ ልብ አለ፣ ነገር ግን ያ ልብ ነው يعني كالله عظمه غير كالله سموچنا اوصافوچ غير معناچو غير تسسر يلهو باغراچن عند ابابالله ياوقو چنقو يلالو ياوقو چنقو عند سو سياوق چنقت يبزال. يقول رب العزه سبحانه وتعالى انما يخشى الله من عباده العلماء. ان شاء الله سو يميقتلو رساچن يونال زاري عندناكاو. طيب ثالثا لزوم حلق الذكر وهو يؤدي الى زياده الايمان لعده اسباب. يعلم يمستبت بوتا يا الله ان ميوسابت يونه بوتا مياز يزوتر بوتاچن ادرغن مياز. منها ما يحصل فيه من ذكر الله يا الله ذكر الله بوچاوي بمكاكلاچن قچ بلن يمناوساو يونه يمنتواوسبت. ثانيا غشيان الرحمه الله دغمو ياوسانا الله سبحانه وتعالى يا وسعنا الكسو زند كالو ملائكه وجكار. ثانيا يا الله رحمت يشفننا. ثالثا سكينه يميبال كالله يمي ورد سكينه الله اقل الحاجه سكينه يلب مرغاغات نو نغرغن سكينه يميتاي نغر نو عند صحابي سوره الكهف يقرا فرسي برغغ نبره وهلا النبي صلى الله عليه وسلم بطاطات متتو يا رسول الله تلانتنا ماتا سوره الكهف يقراهم فرسي يبرغقال علاچو اقرا اقرا اقرا اقرتكوني انداتلني قراهوني بلني قراهوني بلني سيرو النبي صلى الله عليه وسلم كذا مستمرشا فرسي انداششبني بيي قرانونا اقومكوت سيلاچو اهلو النبي صلى الله عليه وسلم يا اكو سكينه اكو نو كالله يميورد لي ينبر سكينه اكو نو قالوا سبحان الله يميتاي نو انجد سويو على يوم فرسو كين يا يوال يميتاي نجر الله على اي حال لغيزيو سكينه يميبالو يربركاتا عند سو لبو كالترغاغا انداو معرفيا يلو كومباسو اند طفابت اوروبلان يعني الاي زم برو ايوال ليوات تتي نورال ما ترى الله سبحانه وتعالى يطبقنا. حلق الذكر سكينة يوربتال ملائكة وشي كبتال ذكر لم يدرقوا. نبي عليه الصلاة والسلام: لا يقعد قوم يذكرون الله إلا حفتهم الملائكة وغشيتهم الرحمة ونزلت عليهم السكينة وذكرهم الله في من عنده. عليه الصلاة والسلام سوج الله يمي وسابت بوتالي تسبع سبو الله نا يوسم ملائكة وشي يمي كبواتشو بيهون انجي يا الله رحمة يمي شفناتشو بيهون انجي ሰኪና ወደ እነሱ የምትወርድላቸው ቢሆኑ እንጂ አላህ ከሱ ዘንድ ካሉ መላእክቶች ጋር የሚያወሳቸው ቢሆኑ እንጂ እንደው አላህን አያወሱም አሉ ነብይ ሰለላሁ ዐለይሂ ወሰለም። ይህ አይነቱ ቦታ አለመልቀቅም የኢማን መዳከም ያስወግድልናል መድኃኒትም ይሆነናል። አንዳንዴ ዳዕዋ ሲደረግ አንዳንዴ ግዜ ቁርአን ሲፈሰር አንዳንድ ጊዜ ሐዲስ እና የተለያዩ የዲን ነክ የሆኑ ትምህርቶች ሲሰጡ ልባችን ምንኛ ለስለስ ስትላለች ምቸታው ሱብሃንአላሂ አልከሪም። ይሄ አይነቱ ጣፋጭ ነገር በዱንያ ላይ እንግዲህ ልናጣው አይገባንም። እና في الدنيا جنة من لم يدخلها لم يدخل جنة الآخرة بدنيا جنة اللجر ያቺ ጀነት ያልገባ ሰው የአኺራዋ ጀነት አይገባም። الا وهي حلاوة الإيمان إيمانن ማጣጣም እስልምና የእስልምና መልእክቶችን ያዳመጡ ይተናበቡ ይተማሩ ሐላወቱ الايمان ኢማንን ማጣጣም ይህ ምን ጀነት الدنيا ጀነት ላይ ዱንያ ለከተባለ በጣም ሰማይ ጠቀስ ያሉ ህንፃዎች በጣም ውድ የሆኑ መኪናዎች በጣም ጣፋጭ የሆኑ ምግብ መብላት መጠጣት አይደለም ላላላላላ ይሄማ ጀሰዳችን ነው እየያደም ነው ያለ ነው ጀሰዳችን ያ ሁሉ ህድሜ አድርገንለት ለኛም ጀነት የሚያስገባን ነገር ካልካደመን ዋጋ የለው ترجمه ميلو اردت ان يو من الاسباب التي تقوي الايمان الاستكثار من الاعمال الصالحات ملكام سراوچن مابزات سناوچن مابزات وميل الوقت بها غزياچنن بملكام نجر قران نقرالن كقران بهالا مطالعه الكتب كتبوچن ناغلابطالن كذا اذكاروچن نلالن سنا نسجدالن سنا يهونو قناتوچن نصومالن اندي عينتو غزياچن ادمياچن በመልካም ስራ ከመላ ነው ኢማናችን እንዳይዳከምና እንዳይላላ ይደግፈናል ያግዘናል። وهذا من اعظم الاسباب እንዲያውም ከመክንያቶቹ ሁሉ በጣም ትልቁ من اعظم اسباب العلاج ከመድኃኒቶቹ ሁሉ ቀልብን ለማከም ምክንያት ከሚሆኑ መድኃኒቶች መካከል ከባዱ ይህ ነው ትልቁ ዒባዳህን ሁሉ يعني ጊዜህን ሁሉ በዒባዳ መሸፈን ክፍተት አለ መኖር وهو امر عظيم واثره في تقويه الايمان ظاهر كبير بتام تلك نجر نو انديهم يمياماطاو لوطم في تقويه الايمان ايمان بماطناكر لاي ظاهر كبير تلكنا جلص نو غزياتو بعباده يمولو سوت سيهدو انكون انداو كلايتاچو لاي غرد غرد يالا يميودق نو ميمسلو ايمان تام انكونس بوستاچو قرتو معناتنا. خامسا تنويع العبادات عبادا ما كاير ندم يتاوقو نفساكن تسلچالچ صلاتن بيچا اتياز صومن بيچا اتياز صلاتم سجد سناوچن نسجد صومم سنا يهونو نصوم قرانم نقرا مسكينوچن نردا ذكرن نادرك دعوه نادرك اناستمر انمار اندي አድርገን ከቀያየር ነው ሁሉ ትንሽ ትንሽ ትንሽ ስለሚሆን እንደ መዝናናት ማድርጎ ነው የሚወሰደው። طيب ሌላኛው አላህን ማውሳት ማስተዋስ አዝካሮቹ አሉ እስቲግፋር ተህሊል ላኢላሀ ኢላላህ መሳሰሉ። ሌላው ደግሞ ጓደኛን መምረጥ ጓደኛ ኢማንኛ የሆነ ጓደኛ አኺራን የሚያስተውስ ጓደኛን መምረጥ። በዓለማችን ሁለት አይነት አሉ። አንደኛው ጉደኛ ነው ሁለተኛው ጓደኛ። ጉደኛ የሚባለው ማዕሲያ የተባለ ሁሉ እየመረጠ ናን ጨፍር ናን ዝለልና እንዲህና አድርግና ተራምስ እናጭስ እንጭስ ይያለ የሚመክር ሰው ጓደኛ ሳይሆን ጉደኛ ነው የሚባለው። صديق يصدقك لا صديق يصدقك صديق ኡነታውን የጓደኝነት ኡነታ የሚነግርህ ነው። ወትስተሳሳት ወንድም የተሳስተሃል ስትሰንፍና ስትዳከም ሰንፈሃል የሚል ትክክለኛው ስትሆን ደግሞ የሚያገዝ እንጂ የተናገርከው ሁሉ ኡነት ነው የሚል ያ ጓደኛ አይደለም ጉደኛ ነው የሚባለው አላህ ይጠብቀንና። ሌላኛው ተዋضع ትህትና ትህትናን ትሁት መሆን ተረፉዕን አለመምረጥ የመሳሰሉናቸው አልጨረስናቸውም። ኢንሻአላሁ ተዓላ ሰዓት እያለቀብኝ ነው፣ የኔ ሰዓት ማለቴ ነው። ኢንሻአላህ በሚቀጥሉት እንገናኛለን። አላህ ስብሓነሁ ወተዓላ ሰምተው መልካሙን ሰርተው ወደ መልካም አገር በመልካም ሁኔታ ከሚሄዱ ደጋግ አላህ ባሮች እንዲያደርገን እየለመንኩኝ የዛሬ ፕሮግራም የዚህ ላይ አቆማለሁ። አላህ በያላችሁበት አላህ ይጠብቃችሁ፣ ሁላችንም አላህ ይጠብቀን ስብሓነሁ ወተዓላ። ወኢንሻአላህ ትላንትና የነገርኳችሁ ህልም ነበረ። ህልሙ የሚያስታውሰው ሰው አለ? ህልሙ የሚያስታውሰው ሰው አለ? የሚያስታውሰው ሰው ካለ ፍቹ ልንገራችሁ፣ ካልሆነ መውጣቴ ነው። ኢንሻአላህ ስለምን ነበረ ህልሙ ብቻ ርዕሱ ንገሩኝና እንደተረዳችሁትና በጉጉት እንዳደራችሁ እገነዘባለሁ። ካልሆነ ግን የሚቀጥለው ሳምንት እናስተላልፈዋለን። ምን ነበረ ህልሙ? ተላሰባዋ ኦኬ፣ የአንበሳውና የእባቡ ኦኬ። ከስር እባብ አለ፣ ከላይ አንበሳ አለ። ሰውየው ገመድ ላይ ተንጠልጥሏል። ገመዱ ጫፍ ላይ ደግሞ ሁለት አይጦች ገመዱን ሊቆርጡትና ሰውየው ወደ እባቡ ሊጥሉት የሚቆርጡ ሁለት አይጦች አሉ። አንዷ ነጭ አይጥ ነች፣ አንዷ ደግሞ ጥቁር አይጥ ነች። በዚሁ መሀል ሰውየው በጣም ተጨንቋል። ሊያራግፋቸው ቢልም አልቻለም፣ እነሱም አይለቁም፣ የፉጥኝ ብለው ይዘዋል። በዚሁ መሀል እያለ እነሱን ለመምታት ወደ ጎን ሲዳብስ፣ ጨለማ ነው መቼም ውስጡ፣ ሲደባብሰው ምንን ያያል? ያኒ እርጥበት ነገር። ያ እርጥበት ደግሞ ሽታ አለው፣ ሲነካኩትም ስሜት ነገር አለው ደስ የሚል። በኋላ ወደ ምላሱ ሲያስጠጋው በጣም ጣፋጭ የሆነ ማር። አይጦችም ረሳቸው፣ እባቡም ረሳው፣ አንበሳውም ረሳው። በዚህ ሁኔታ ላይ ያለ ማሩ እየበላ ብንን ብሎ ይነቃል። ህልም ነው። ወደ አንድ ዓሊም ሄደና ይህንን ህልም ሲነግረው ኦ አለ፣ ይህማ አንበሳውና እባቡ አዕራዱ ዱንያ ነው፣ የዱንያ መከራ ስቃዩ ውጣ ውረዱ ነው አለ። ላ አንበሳውና እባቡ የአኼራ የመቃብሩ ውጣ ውረዱ ጭንቁ ስቃዩ ናቸው አሉ። ያ ገመዱ የያዘው ደግሞ እድሜው ነው። ሁለቱ አይጦቹ ደግሞ ቀንና ሌሊት ናቸው። እድሜውን ለመቁረጥ እየተሯሯጡ ነው። ቀንና ሌሊትን ማባረር አይችልም እንግዲህ፣ ሊቆርጡት እየታገሉ ነው። እሱም አያስወግዳቸውም። ሱብሓነላህ። እድሜው ሊቆረጥ የሚጨነቅ ሰው፣ ከስር እባብ የሚጠብቀው ሰው፣ ከላይ አንበሳ የሚያሳድደው ሰው ምንን አስረሳው? ምን አስረሳው? ምን እየሰራ ማር ማር ምንድን ነው? ዱንያ። ዱንያን የሚያሳድድ ሰው እነዚህ ሁሉ ጭንቀቶች ለቀውት አገር አማን ብሎ ተኝቷል። ይሄ በጣም በጣም በጣም ትክክለኛ የሆነ ፍችና በጣም ደስ የሚል ፍች ነው። ሁላችንም የተዘፈቅንበት ነው። እነዚህ አይነቶች ጭንቀቶች የሚያሳድዱን ሰዎች ግን ረስተነው ዱንያን እያጣጣምን እንገኛለን። አላህ ስብሓነሁ ወተዓላ ያግዘን። አላህ ስብሓነሁ ወተዓላ አኺራቸውም ዱንያቸውም ከማረላቸው ደጋጊ አላህ ባሮች ያድርገን። ወሀዛ ወቢላሂ ተውፊቅ። በሌላ ጊዜ እስክንገናኝ ድረስ እዚሁ ላይ እሰናበታችኋለሁ። አሰላሙ አለይኩም።